لكم من إله غيره كرسو غارا متافكاكروت للا جيتا يلاچو منا لرسو بيتا تمانينتاچون አረጋግጡ በማለት ጠየቋቸው አዲጃኩም በይነቱም ረብኩም እኔ ከአላህ የተላኩኝ ለመሆኔ ከጌታችሁ በኩል የሚያረጋግጡላችሁ ማስረጃዎች ማለትም ሙዕጂዛዎች መተውላችኋል አላሏቸው ፋውፉል ከይል በተጨማሪም ደግሞ በዚህ በኢኮኖሚና በማህበራዊ ህይወታችሁ አካባቢ የምታቃውሱትን አስተራረም ማስተካከሉ ከዛ መካከል ስፍርንና ሚዛንን ማስተካከል ነውና ሰፈራችሁ ስታስረክቡ ማንኛውንም ተሰፋሪ ነገር በሚገባ አስተካክሉና ሙሉ ወልሚዛን እንዶም ሚዛናችሁን አስተካክሉ የሚመዘንን ነገር በጤናማ ሚዛን መዝኑ እንደገና ደግሞ ባመዛዘኑም እየወዘወዛችሁ ሳትደፋፉ ቀጥ አድርጋችሁ አስረክቡ ወላ ተብኸሱ الناس اشياءهم ሰዎችን ሸቀጦቻቸውን በተለያየ ዘዴና ስልት አትበዝዙና አታጭበርብሩ ወላ ትስዱ في الارض ፈተቃላይን በዚህ ምድር ላይ ብላሽንና ጥፋትን አታስፋፉ ባደ اصلاحها አላህ ነብይ ልኮ kitab አውርዶ የሚበጃትን ነገር ሁሉ ካመቻቸላት በኋላ ምድሯ እንደገና እናንተ ሰው ተራሽ አመለካከትና አስተራረን በማስቀደም ምድርን እንደገና ለውድቀት አትዳርጓታል ዳልኩም ኸይሩ ለኩም የእኔ የምነግራችሁና የምመክራችሁ ነገር በእለቱም ሆነ በዘለቀታው ለእናንተ የተሻለና የተመረጠ ነው ኢንኩንቱ ሙእሚኒን የምታምኑ የሆናችሁ እንደሆነ በማለት መከሯቸው ይላል ወላ ተቁዑዱ ቢኩል ሲራጥን ቱዒዱን እንደገና ደግሞ በየአውራ ጎዳናው ዳርቻ ተላላፊዎችን የምትዝቱባቸው ሆናችሁ አትቀመጡ የሽፍትነትን ባህሪ ነበራቸው ማለት ነው እና በየቦታው እንግዲህ በጉርብ እየሆኑ በየተራራና በየሸለቆው እየተደበቁ የሚተላለፉትን ጉዘኞች ይዘርፉና ይገርሉ ነበር ማለት ነው እየሸፈቱ እና በየመገናኛ አውራ ጎዳና እየተደበቃችሁ ጉዘኛ ማቋረጥንና ጸጥታ ማደፍረስንም አቁሙ አሏቸው ወተሱዱን አን ሰቢልላ ማን አመነ ቢሂ ያአላህን መንገር ደሞ ሊያምኑ ሊቀበሉ የፈለጉትን ሰላማዊ ህዝቦች ወደኔ እንዳይመጡና እንዳይገናኙ አታደናቅፉ እሳቸውን እንግዲህ ያአላህ ነብይ ናቸው ማለት ሲነገር ቀና መለካከት ያላቸው ህዝቦች ከየአካባቢው ነብይ ተልኳል አሉ እደን እሱ ጋር እንገናኝና አዲስ ሃይማኖት ትክክለኛ ከሆነ እንቀበላለን እያሉ ሲመጡ እነሱ በየቦታው እየደፈጡ ይሄ ተልኳል የተባለው ውሸት ነው ነብይ አይደለም አወናባጅ ነው ጠንቋይ ነው ሳህር ነው ይሏቸዋል የለም እኔው ራሴ እጅ ማጣራት አለብኝ ብሎ ጠንካራ አቋም ያዘ እንደሆነ ይደበድቡታል ይዘርፉታል ይገልሉታል ማለት ነው እና ወደዚህ ዲኑን ለመቀበል የሚመጡትን ሰዎችም አታደናቅፏቸው ራሳቸው ወሰብቁን አጀን እና ያአላህን እምነት መንገድ እንየቷን አትሹላት ማለት እኔ ያመጣዋትን እስላማዊ መስመር እንዳይበላ እንዳይዘራ ያረጋችሁ በማጥላላትና በማጠን በማቋሸሽ ሰዎች እንዳይቀበሉና እንዳይከተሉ አታድርጉ ወድክሩ اذ كنتم قليلا ከጥቂት ጊዜ በፊት ደግሞ እናንተ በቁጥር ጥቂቶች በአቅም ደካማዎች እንደነበራችሁ አስታውሱ ተከተረኩም አላህ ግን ሁሉ ነገር አመቻቸላችሁና በጤንነት በጸጋ ሲያንበሻብሻችሁ ባጭር ጊዜ እንዲቁጥራችሁ እንዲያድግና እንዲትበዙ በጣም የምትፈሩ ህዝቦች እንድትሆኑ አድርጓቸዋል የዚህ ሁለታ ባለቤት የሆነ ጌታ ደግሞ ጸጋውን ለማማላት ነብይ ቢልክና kitab ያወርድላችሁ መቀበልና ማመስገን ሲገባችሁ እንደገና በተቃራኒው የሱን ፍቃድና ፕሮግራም አታደናቅፉ አሏቸው ወንድሩ ከይፈካና አቂበቱል ሙስሊሚን የእናንተ ቢጤ አጥፊዎችና አበላሾች የነበሩ ህዝቦች ደግሞ ካሁን ቀደም በታሪክ ማያደር ዘወር ብላችሁ ብታስተውሉና ብትገነዘቡ የነሱ የመጨረሻ አጣፍንታና ቁንጥራቸው ምን እንደሆነ መገንዘቡ ይበጃልና አስተውሱና አዲነተ ሙዲን ነቀሙኑህን በማለት ታሪክን አጣክሰው እንመከሯቸውና አስጠነቀቋቸው ማለት ነው ወይን ካነ ጣኢፈቱ ሚንኩም አመኑ ቢለዲ ኡርሲልቱ ቢሂ አሉ ከእናንተ መካከል እኔ በተላኩበት አላማ ያመኑ የተወሰኑ ቡድኖች ቢኖሩ ወጣኢፈቱ ለሙእሚኑ ሌላው ክፍል ደግሞ የማያምን ሆኖ ለሁለት ብትከፈሉ በአሳብ ማለታቸው ነው ፈስቢሩ ሁለታችሁም ባላችሁበት ሁኔታ ታገሱና ጠብቁ ሐታ ያህኩም አላሁ በይነና አላህ ጌታችሁ በመካከላችን ፍርድ ውሳኔ እስከሚሰጥ ድረስ ወኸይሩል ሐኪሚን እሱ ከፈራጁ ሁሉ የበለጠ አስተካካይ ነውና ሁላችንም ማን ትክክለኛ ማን ትክክለኛ እንደሆነ ፍርድ መስጠቱ አይቀርምና እስከዛው ጠብቁ በማለት ቀጠሮ ሰጧቸው ማለት ነው እና እንግዲህ የተወሰነ ደጋፊ አግኝተዋል ማለትን ያመለክታል የተወሰነው የሰውየው ነሱን ነው በማለት ተቀበላቸው ተከተላቸው። ሌላኛው ክፍል ደግሞ ያው ከበርቴውና ባለስልጣኑ ነውና እሱን አንቀበለውም ብለው የብቻቸው ደግሞ ግንባር ፈጠሩ። ይሄ ግዜ እንግዲህ በተወሰነ ደረጃ ለሁለት ተከፈላችሁ አንዱ ቡድን ሌላውን እሱ ነው ስተኛው ይያለ መወነጃጀል እስካለ ድረስ አላህ ስተኛውንና ተከክለኛውን መለየት ስላለበት በቅርብ ቀን ደግሞ ማን ስተኛ ማን ተከክለኛ እንደሆነ ምልክት ሰጣችኋለሁ ብሏልና አላህ ሁላችሁም ጠብቁ ውጤቱን በቅርብ ቀን እናቃለን በማለት ማስጠንቀቂያ ሰጧቸው። በዛው መሰረት ያው መጨረሻቸው እንደሚሆን ነው ማለት ነው። قال الملأ الذين استكبروا من قومه لنخرجنك يا شعيب والذين آمنوا معك من قريتنا أو لتعودن في ملتنا قال أولو كنا كارهين قد افترينا على الله كذبا إن عدنا في ملتكم بعد إذ نجانا الله منها وما يكون لنا أن نعود فيها إلا أن يشاء الله ربنا وسع ربنا كل شيء علما على الله توكلنا ربنا افتح بيننا وبين قومنا بالحق وأنت خير الفاتحين وقال الملأ الذين كفروا من قومه لئن اتبعتم شعيبا إنكم إذا لخاسرون فأخذتهم الرجفة فأصبحوا في دارهم جاثمين الذين كذبوا شعيبا كأن لم يغنوا فيها الذين كذبوا شعيبا كانوا هم الخاسرين فتولى عنهم وقال يا قوم لقد أبلغتكم رسالات ربي ونصحت لكم فكيف آسى على قوم كافرين قال الملأ الذين استكبروا من قومه انجدي بنانتنا بنيا مكاكل الله فرد ستالنا تبقوا بملوا الشوكزية እሱ በእኛ ላይ ውሳኔ እስከሚሰጥ እጃችንን አጣብረን ቁጭ እንላለን እንዴ በማለት እነሱም ደግሞ የበኩላቸውን አቋም ሊገልጹ ነው ማለት ነው። እና ምን አሉ? እነዚህ በግዚያቸው ከህዝቦቹ መካከል በጣም ተደማጭነት ያላቸውና ኩራተኞች ትቢተኞች የነበሩት መኳንንትና ከበርቴዎች እንደሃሉ ለኑኽሪጀነከ ያ ሹዐይብ ሹዐይብ ከዚህ ከተማችን አንተን በእርግጥ ልናስወጣህ ነው አሏቸው። ወለዚነ አመኑ መዐከ ሚን ቀርየቲና አንተ ጋር አምነናል ብለው የወገኑትንም አንተንም ጭምር ከከተማችን እናባረራችኋለን እንጂ እንዴት እንዲያፈርድ እንጠብቃለን? እናንተ ጋር እናንተ ደግሞ የኛ አቻ ሆናችሁ እዚህ ከተማ ተቀምጠ ማአት እስከሚወርድብን ድረስ እንጠብቃለን እንዴ? መጀመሪያ እናንተንና ተከታዮችን ከዚህ አከባቢ ማብረር አለብን አሏቸው። አውለተዑዱነ ፊ ሚለቲና ወይም ደግሞ ቀደም ሲል እኛ ስንከተለው የነበረውን እምነትና ሃይማኖታችንን ተመልሳችሁ እናንተም መቀበልና እኛ ጋር መቀላቀል አለባችሁ እንጂ በሁለት እምነት ተከፍሎ እዚህ ከተማ ህዝብ መኖር አይፈቀድለትም። ይህች አገር በአንድ እምነት በአንድ ሃይማኖት ነው የምትመራው። ስለዚህ እናንተ ከጊዜ በኋላ የመጣችሁ ተገንጣዎችና አዋቂዎች ስለሆናችሁ አንተና ተከታዮች ሁለት አማራጭ እንፈጣቸዋለን ማለታቸው ነው። አንድ በዚሁ በእምነታችን እንቀጥላለን ካላችሁ ከዚህ ከተማ ለቃችሁ መሄድና መሰናበት፣ ሁለት አይ ተሳስተናል ይቅርታ አድርጉልን ብላችሁ ወደኛ ተመልሳችሁ እንደገና በኩፍርት መቀላቀል እንጂ ሌላ አማራጭ የለም አሏቸው። ቃል አወለው ኩና ካሪሂን አሉ ነብዩ። ይሄ የምትሉት አማራጭ እኛ እንግዲህ በአማራጭነቱ አመነንበት ተስማምተን ከመጣን ያው መቼም አማራጩን አቅርባችሁልናል መልካም ነው። ግን ታንስማማ ቀርተን የጠላ ነው እንደሆነ ወደ አገራችንም ለቀን አንሄድም ወደ እናንተም እምነት አንመለስም ብለን የምንቃወሙ ከሆነ በጦንቻና በጉልበት ይሄንን ለማስፈጸም ትሞክራላችሁ ማለት ነው አሏቸው። አሁን ብትወዱ በውድ ብትጠሉ በግድ ነው እናደርገው አሉ። ይሄ ግዜ እሳቸውም ደግሞ የበኩላቸውን አቋም ሊገልጹ ነው። ከዲፈረይና አላህ ከዲባ ኢንዑድና ፊሚለቲኩም አሉ። በዚህ በርኩስ እምነታችሁ ውስጥ እንደገና ተመልሰን ከገባንማ እኛ በአላህ ላይ ውሸትን ቀጠፍን ማለት ነው። እስከዛሬ አላህ ያው ነብይ ልኮልናል መመሪያ ሰጥቶናል እያልን ቆይተን እንደገና በእናንተ ዛቻና ተጽኖ ተንበርክከን ወደ እናንተ ጣዖት አምልኮትና ወደ ክህደት ማመልሰን ብንገባ ራሳችንኛ አወናባጆች መሆናችን አይደለም እንዴ? ባደ ኢብነጃን አላሁ ሚንሃ ከዚህ ከርኩስ ከሆነው ሃይማኖታችሁ አላህ ነጻ ካወጣንና ተገላገለን በኋላ እንደገና ከበርሃን ወደ ጨለማ እንመለሳለን ይመስላችኋልን? አይን ሰላችሁ ሲያምራችሁ ይቅር አሏቸው። وما يكون لنا ان نعود فيها ان بذيك بنانت ايمانوت است بمنم ماينت مملسنا مغبات አይፈቀድልንም አይገባምም አሏቸው። الا يشاء الله ربنا يتاچن الله قال شابن بستقر الله مچم على كل شيء قدير نوና እሱ ያውርዳ ከፈረደብን ከሱ ቁድራ በላይ የሚሆን ነገር የለም ከዛ በታይ ግን ፍጡር የኛን እምነት አስለቅቆ እንደገና ወደና አንተ እምነት የሚያመጣን አይኖርም እንኳን እናንተ ዓለም ቢረባረም ማለት ነው። የኢማናቸው ጉልበት እንግዲህ ምን ያህል እንደሆነ ያሳያል። አላህ እንግዲህ ይህንን ነገር የሰጠንን እድል ኢማናችንን ቀምቶ እንደገና ወደ ኩፍር ተመለሱ ካለ እሱን እናይላለን እናሸንፋለን ማለት አንችልም መቼም። ከዛ መለስ ያለ የፍጡር ኃይል ግን ቢረባረብ በምንም አይነት ወደዚህ እርኩስ ሃይማኖታችሁ የሚመልሰን ነገር አይኖርም በማለት ገለጹላቸው ማለት ነው። ወሲያ ረቡና ኩለ ሸይን ዒልማ ጌታችን በእውቀት ሁሉን ነገር ሰፍቷል ሁሉን ነገር ያዳርሳልና የሱ እውቀት ዛሬ እምነት ሰጥቶናል ነገ ደግሞ ኩፍር የፈረደብን እንደሆነ ስለሱ እውቀት የምናውቀው ነገር የለም እንጂ በፍጡር ደረጃ እንኳን የእኛን አቋም የሚያስቀይር ነገር ሊኖር አይችልም አሏቸው። እና ለምን አንችልም የእኛ ጉልበት ለእናንተ አነሰ እንዴ ያሏቸው ይመስላሉ። ይህ ጊዜ አላህ የተወከልና እናንተማ በጊዜው ባለ ጉልበት ስልጣናችሁ ምናልባት ማጥቃት ትችሉ ይሆናል ግን እኛ የተማመንነው በራሳችን ብቻ ሳይሆን ባመንበት ጌታ በአላህ ላይ ስለምንመካና ስለምንሸሽ ነው። አላህ ሱብሓነሁ ወተዓላ ከኛ ጎን ነውና ስለዚህ አላህ ጌታችንን ይዘን በእናንተ እንሸነፍም ማለታችን ነው አሏቸው። በዛቻውም ውስጥ ያው ተውሂዱን ያንጸባርቁታል ማለት ነው። ረበና افتح بيننا وبين قومنا بالحق እና ሁን እንግዲህ ፍጥጫው ከፍተኛ ደረጃ ላይ ሲደርስ ጊዜ ሁሉም ራሱን ለማዳን ወይም አሸናፊነትን ለማገኘት እልክ የተሞላበት ሩጫ ተያዘ ማለት ነው። እነዛም ሳይቀደሙ ለመቅደም እነኞቹ ደግሞ ሳይጠቁ ለመዳን በበኩላቸው ሁሉም መጣደፍ ጀመሩና ሙሚኖቹ የሚችሉትን ሁሉ አድርገዋልና የተረፈው ያአላህ ድርሻ ስለሆነ ጌታቸውን መወጥወት ጀመሩ። ጌታችን ሆይ አፍታህ በይነና አቅዲ በይነና ማለት ነው። በእነዚህ ግፈኞች ወገኖችና በእኛ መካከል እንግዲህ የመጨረሻው ውሳኔ ስጥ ወበይነ ቀውሚና ቢልሐቅ በእኛና በእነዚህ በህዝቦቻችን መካከል ትክክለኛውንና ሚዛናዊን ፍርድ ስጥ ወአንተ ኸይሩል ፋቲሒን አንተ ከፈራጆች ሁሉ የበለከ አስተካካይ ዳኛ ነህና በማለት ጌታቸውን ለመኑ። እንዳሉትም እንግዲህ አንድ ሙእሚን የሚችለውን ሁሉ አድርጎ ከአቅሙ በላይ የሆነበት ጊዜ ጌታውን መጥራትና መጋበዝ አላህ የሚወደውና የሚያስደስተው ነገር ስለሆነ ጌታም ተቀበላቸው። እንደኛ ደካሞች አልነበሩምና ማለት ነው። በአሁኑ ጊዜ ሙእሚን ዝም ብሎ አላህ ይፍቃኝ ማለት ብቻ ስለሆነ አላህም ብዙ ጊዜ ሲረዳቸው አይታይም ልግመኞች ናቸውና። እኛ እጃችንን አጣምረን ለጥላት ዝም ብለን በልበለኝ እያልን ተንበረከን ከዛ በኋላ አላህ ይገልግለን ስለሚል የዛሬው ሙእሚን አላህ ብዙ ጊዜ ሲረዳው አይናይም ማለት ነው። በዛ ጊዜ የነበሩ ሙእሚኖች ግን የሚችሉትን አቅም እንግዲህ በጉልበታቸውም በቃላታቸውም በመንፈሳቸውም ሁሉም በገንዘባቸውም ለዲን የሚያስፈልገውን ሁሉ ምጽዋት ተከፈሉ በኋላ የነሱ አቅም ሲሟጠጥ ነው አላህን የሚጋብዙት። የዛ ጊዜ እንግዲህ አላህም ተልባቸው መሆኑን ስለሚያቅ ይደርስላቸዋል ማለት ነው። وقال الملأ الذين كفروا من قومي እና የዛ ጊዜ ከህዝቦቹ መካከል ከሃዲ የነበሩት መኳንንቶች እንዳሉ ለኢን ተባቱም ሹአይበን انكم اذا لخاسرون ለመገነጣጥል ሞከሩ ማለት ነው። አመራሩንና ተመሪውን ህዝብ ነጣጥለህ ምታ በሚለው ፈሊጥ እንግዲህ ሙእሚኖቹ ነብዩ ጋራ ወግ ነው አቋማቸውን አጠናክረው ሲጠናከሩባቸው ጊዜ አይ ይሄ ነገር ገነጣጥለን መምታት አለብን አሉና ስልት በመጠቀም እንደገና ለህዝቡ ማስጠንቀቂያ መስጠት ጀመሩ ማለት ነው። የሰውዬ ይኸው በሚያረገው ደባ ህዝባችንን ከፋፈለው ስለዚህ እናንተ በዚህ ሰውዬ ያመናችሁ ወገኖች ተጠንቀቁ አሏቸው ማለት ነው። ምን አሉ ለኢት ተባቱም ሹአይበን ይህን ሹአይብ የሚባልን ግለሰብ ከተከተላችሁ እነኩም ይደለ ኻሲሩን እናንተ የዛ ጊዜ ከሳሪዎች ጠፊዎች ናችሁና አብራችሁ ከመጥፋት ይልቁንስ ተጠንቀቁ እን ጊዜን ሰውዬ ብትከዱትና ብትተውት ይሻላል አለበለዚያ እሱን የበላጅም ሊበላችሁ ነው በማለት የመጨረሻ የሚያስወካዛቻ ሰነዘሩባቸው ማለት ነው። ግን ሙእሚኖችም በቀላሉ አልተበገሩም። አይ እንግዲህ የሆነ ይሁን እንጂ ነብያችንን ትተን የምንመለስበት ምክንያት የለም ሲሉ ጊዜ በትክክል እንግዲህ ያአላህ የሚወደው ደረጃ ላይ ደረሱና ያአላህ እርምጃ ቀድሞ ደረሰላቸው ማለት ነው። በመሆኑ ፈአኸዘቱሁም ረጅፋ መላእክቱ ተላከና እዛ ከተማው ላይ አንድ ኃይለኛ ድምጽ በሚያስተጋባበት ጊዜ ወዳውኑ የመሬት መንቀጥቀጥ ያዘቻቸው እነዚህን ካዲ ህዝቦች فاصبحوا في دارهم جاسمين በየቤቶቻቸውና በየግቢዎቻቸው የሞቱና የተንከፈረሩ የበረኩ ሆነው ተገኙ ይላል። እና እንግዲህ አላህ Subhanahu Wa Ta'ala መላእክቱን ልኮ በከተማው ላይ ኃይለኛ ድምጽ እንዲያስተጋባ ባደረገው መሰረት መላእክቱ ሲጮህ እንኳን ህይወት ያለው ነገር ሊቋቋመው ቀርቶ ምድሩ አልችል ብሎ መሬቱ አንድ ጊዜ ዘፈነ ዙሪያውን ተርበደበደ። የዛ ጊዜ ቤታቸው ግቢያቸው በላያቸው ላይ የተንቆታቆተ ወረደ። እነሱም በድንጋጤ ካሁን ካሁን ይረጋል እያሉ መሬቱን ነክሰው እንደያዙ እንደተንጠለጠሉ ልክ ደርቀው ተገኙ ነው የሚለው። الذين كذبوا شعيبا ان በዛ ወቅት ነብዩ الله شعيبን ያስተባበሉ የነበሩ ወገኖች ከአለም ይغنوا فيها በዛይ በመኖሪያ ከተማቸው በመድየን ተናንትና እንዳልታዩና ቀደም ሲል እንዳልነበሩ ሆኑ። አንድ ጊዜ الذين كذبوا شعيبا አሁንም ያ ነብዩ الله شعيبን ታላቁን ሰው ያስተባበሉ ሰዎች ካኑሁም الخاسرين በአማኞች ላይ ኪሳራ ሲያውጁ እናንተ ተከስራላችሁ ነብዩን ታጭ ወደኛ ነው ተወለ ሲሉ የነበሩ ሰዎች ቀድመው እነሱ የኪሳራው ሰለባ ተደረጉ ይላል። ፈተወላ አንሁም እና በመጨረሻ ነብዩላህ ሹዓይብ እነዚህ ህዝቦች ለጥፋት ሲጋለጡ ሲያዋቸው ከአካባቢው ተገለሉ። ተከታዮቻቸውን ይዘው ወቃል ተሚሸሽበትን ጊዜ ተአካባቢው ለመውጣት እንዲሄዱ ነበር። ያ ቀውም ወገኖቼ ወይ ለቀድ አብለግትኩም ሪሳላት ረቢ የጌታዬን መልእክቶች በእርግጥ አድርሼላችሁ ነበረ። ወነሷህቱ ለኩም ወንድማዊ ምክርም ለግሻችሁ ነበረ። ፈከይፈ አታ አላ ቆሚን ካፊሪን እና ያንን ምክሬንና ማስጠንቀቂያዬን አን ሰማም ያሉ ካዲ ህዝቦች እኔ እንዴት ላዝንላቸው ይችላልው? እኔ ለናንተ የምችለውን ሁሉ ቀደም ሲል ጥሬና መክሬ አቅታችሁኛልና አሁን በገዛ ጥፋታችሁ ያመጣችሁትን ቅጣት ለምን ጌታ አቀጣቸው ብዬ የማዝን አይደለሁም? እንግዲህ ያዋጋችሁን ተቀበሉ በማለት የመጨረሻ ሀዘናቸውን ከፈሉ ነው። وما أرسلنا في قرية من نبي إلا أخذنا أهلها بالبأساء والضراء لعلهم يضرعون ثم بدلنا مكان السيئة الحسنة حتى عفوا وقالوا قد مس آباءنا الضراء والسراء فأخذناهم بغتة وهم لا يشعرون ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماء والأرض ولكن كذبوا فأخذناهم بما كانوا يكسبون أفأمن أهل القرى أن يأتيهم بأسنا بياتا وهم نائمون أو أمن أهل القرى أن يأتيهم بأسنا ضحا وهم يلعبون أفأمنوا مكر الله فلا يأمن مكر الله إلا القوم الخاسرون وما أرسلنا في قرية من نبي በማንኛውም ከተማ ማንኛውንም ነብይ አላክንም እና ያንን ነብይ በዛ አካባቢ የሚገኙ ህዝቦች አልካዱና አላስተባበሉትም ኢላ ፈዝና አላ ሀዲል በሳ ይወደራ በዛይ በከተማ የሚገኙት ኗሪዎቿን በችግርና በበሽታ ተቆቃ ያዝናቸው ብንሆን እንጂ ይላል። ይሄ እንግዲህ ተደጋጋሚና ቋሚ የአላህ ሱብሃነሁ ወተዓላ አሰራር መሆኑን ነው የሚያሳውቀው። ማንኛውም ሀገር ነብይ ልኮ ወደ ፍቃዱ ከጠራቸውና ያንን ጥሪውን ካልተቀበሉ ሰዎችን በተለያየ ችግር የሚይዛቸው መሆኑን ያሳየናል ማለት ነው። አንዳንድ ጊዜ በበሽታ ሌላ ጊዜ በህራብና በችግር ያሰቃያቸዋል ልክ እንዲገቡና የአላህን ጥሪ እንዲቀበሉ ለማድረግ። ለምንድን ለአለሁም ይضرعون አላህ የተቀየማቸውና የተቆጣባቸው መሆኑን ተገንዝበው ለአላህ እንድንበረከኩና ዝቅተኝነትን እንዳሳዩ በትህትና ያንተ ያልከውን ነገር ባለመቀበላችን ነውና ይቅርታ አድርግልን ብለው ወደ ትክክለኛው መስመር እንዲመጡ ለማድረግ ነው ማለት ነው። እና በዚህ መሰረት አሁንም እናንተ በተራችሁ የጥያቄ ቀርቦላችኋል እንዴ ካላችሁ ደግሞ የተለያዩ ችግሮች ያጋጥሟችኋል ብሎ ማስተዋወቁ ነው። ثم بدلنا مكان السيئات الحسنة لتوسنا بزي انجلي بشكر بسكوكا ببشتا كتسك ايوب وعلا يالتملسون دهونا اندقنا بزا بمدفو ادلات شوفانتا ملكام ادلن انتبكى اللات شوالن انكير اللات شوالن الى فللو بوتا وبلوناهم بالحسنات والسيئات اندملو الله سوچنم يفتنا اتشو بمدفوهم بملكام ونجرنو مالتنا لتوسنا بزي انجلي ببشتا በችግር በጦርነት በመሳሰሉ ነገሮች እንዲቸገሩ ያደርጋል። ያ ነገር እንግዲህ የማይመልሳቸውና የማያስተካክላቸው የሆነ እንደሆነ ያን የነበሩበትን ሁኔታ ቀይሮ ደግሞ በተሻለ ሁኔታ በችግሩ ፈንታ ጥጋብን በበሽታ ፈንታ ጤንነትን በጦርነት ፈንታ ሰላምን ያሰፍንላቸውና ለተወሰነ ጊዜ ደግሞ ይሞክራቸዋል ማለት ነው። ሀታ አፈው እና በዚህ በተገኘው ተለዋጭ መልካም እድል ተጠቅመው እስከሚበዙ ድረስ وقالوا እና የዛ ጊዜ ቀድመት አባአነ ድራ ወሰራ ቀደም ሲል የደረሰብን ችግርና መከራ እኛ በመካዳችን ሰበብ ሳይሆን ይሄ በጊዜ የሚፈራረቅና የተለመደ አባቶቻችንን ቀደም ሲል አንዳንድ ወቅት ችግር በሽታ ጦርነት ይደርስባቸው ነበርና የዘመን ሂደት ነው ብለው ያመካኛሉ ማለት ነው። እንግዲህ የራሳቸውን ጥፋት ለዓለማመንና ለዓለመቀበል የዘመን አንድ ጊዜ ችግር ሌላ ጊዜ ለጥጋብ አንድ ጊዜ በሽታ ሌላ ጊዜ ጤንነት እየተፈራረቀ ነው የመጣው። ይሄ ደግሞ በእኛ ብቻ ሳይሆን በቀደምት አባቶቻችንም ተደጋግሞ ሲፈጸም የቆየ ነገር ነውና በዛ መልክ ነው እንጂ ለኛም የደረሰብን ይሄ ሰው የነብይ ስለሆነና እኛ ስለካር ነው አይደለም በማለት ራሳቸውን ሊያጣልሉ ይሞክራሉ ማለት ነው። ፈአኸዝናሁም በግታ እንግዲህ ሁለቱንም የተለያዩ የፈተና ጊዜዎች ካሳለፉ በኋላ በመጨረሻ ድንገት ሳያስቡት ወሁም ላይሽዑሩን እነሱ ባላሰቡና ባልገመቱት ወቅትና ሁኔታ ድንገት በመጨረሻው ቅጣት እርምጃችን እንይዛቸውና ዋጋቸውን እንሰጣቸዋለን ይላል። እና እንግዲህ አንድ ጊዜ በጥጋብ ሌላ ጊዜ በራብ አንድ ጊዜ በጤንነት ሌላ ጊዜ በህመም አንድ ጊዜ በሰላም ሌላ ጊዜ በጦርነት ከተፈተኑ በኋላ በመጥፎም በመልካም ልብ የማይገዙና ስለታቸውን የማያርሙ ከሆኑ ድንገት ከለታት አንድ ቀን ሳያስቡት ባልተጠበቀ አደጋ ድምጥማጣቸውን እናጠፋቸዋለን። በዚህ መልክ ነው ስንሰራ የመጣ ነውና አሁንም በተረኞቹ ላይ ይሄንኑ ተመሳሳይ እርምጃ እንደምንወስድ ንገራቸውና አስታውቃቸው ነው የሚለው። ወላው አና አህለል ቁራ አመኑ እነዚያ የከተማዎች ባለቤቶች ታዳ እነዚህ ፈተናዎች በሚቀርቡላቸው ጊዜ በመጥፎም ጊዜ አላህ ተቆጥቶብን ነው በማለት ቢሰማቸውና ቢያምኑ ወይም ደግሞ መልካም እድልን ሲሰጣቸው እኛ እንኳ ብናጠፋ አላህ ሩሩ አዛኝ ቸር ከመሆኑ የተነሳ እነሆ የወነጀል ነው እርሱ ግን ያቀማጥለናል በማለት ውለታውን አውቀው ቢያምኑ ኑሮ ወጥተው በቀጣው እድሜያቸው ጌታቸውን ቢፈሩና ፍቃዱን ቢያከብሩ ከመጥፎ ሁሉ ቢርቁና ቢጠነቀቁ ኑሮ ለፈተህና አለይህም በረካት ሚነ ሰማይ ወልአርድ በዙሪያ ገቡ የአላህን እረደታችንን እንከፍትላቸው ነበር ይላል። ወይም ሚነ ሰማይ ወልአርድ ማለት ከወደ ሰማይ ዝናብን በየወቅቱ ባስፈላጊ ሁኔታ እንደገና ከመሬት በቃዎችን እያበቀን በክረምትና በበጋ የሚያስፈልጋቸውን ኸይራትና ጠቃሚ ነገሮች ሁሉ እንከፍትላቸውና እንለግሳቸው ነበረ። እንኳን የመጨረሻ ውድመት ሊመጣባቸው ራሱ ኑሯቸው ሁልጊዜ የተመዛዘነ በብላጊም በክረምትም አስፈላጊው ዝናብ በየጊዜው እየወረደ መሬትም ደግሞ የሚፈልገውን ሁሉ እያበቀለች የተንበሻበሸና የተመቻቸ የተደላደለ ኑሮ እንዲመሩ ባስቻልናቸው ነበር ይላል። ወላኪን ከደቡ ግን ለዚህ አልታደሉምና አስተባበሩ ፈአኸዝናሁም ቢማ ካኑ የክሲቡን በሚሰሩት ስራ ሳቢያ ያው በወንጭ በፈጸሙት ወንጀል ሰበብ የመጨረሻ ቅጣት ውስጥ ለማግባት ያዝናቸው ይላል። አፋሚን አህሉ ቁራ አየት የሁም በእሱና በያተን ወሁም ናኢሙን ታዲያ ዛሬ የሚገኙት የከተማ ነዋሪዎች ይሄ አሁን የተነገረው አይነት ቅጣታችን በሌሊት ጨለማ እነሱ ተኝተው እያሉ እንደማይመጣባቸውና እንደማይደርስባቸው በምን ተማመኑ? ያለፉትን አመፀኞች በዚህ መልክ ሳጠፋ መቆየቴ እየታወቀ ዛሬ ያሉት ጥፋተኞች ታዲያ እንደመሸ ሳይነጋላቸው ሊቀር እንደሚችል ለምን አይገምቱምና ምንድነው ልባቸውን ያደነደነውና እንደዚህ ያደፋፈራቸው ማለት ነው። አዋሚና አሉል ቁራ አሁንም ደግሞ የከተማ ባለቤቶች ተማመኑን አየት የውን በሱና ቅጣታችን እንደማይመጣቸው በሃን በረፋድ ሰዓት ማለት በቀን ብርሃን እንዱ ሁላቸውን በየስራቸው እንደተሰማሩና ወህም ልአቡን እየተጫወቱ እየተዝናኑ እያሉ ፊለፊትና አይን ባይን ቅጣታችን መጥቶ የማይጫበጣቸው መሆኑን ይተማመናሉን? ምን መተማመኛና መከላከያ ይኖራቸዋል? ማለትም እንግዲህ በፈልግ በሌሊት ጨለማ በፈልግ ደግሞ በቀን ብርሃን የፈለኩትን ኑንጃ ለመውሰድ በመወክር እነሱ ያንን የሚከላከሉበትና የሚመክቱበት ኃይል አላቸው ወይ? በምኑ ነው እንደዚህ የተደፋፈሩትና የተደናደኑት ነው? አፋሚኑ መክረላ በአጠቃላይ አላህ በእነሱ ላይ የሚያስብባቸውን የጥፋት እርምጃ ይተማመናሉን? ሰላየመኑ መክረላ ኢለልቀውም ልካሲሩን የአላህን አደጋ የሚተማመን አይኖርም ለኪሳራ የተመደቡ ሰዎች ካልሆኑ በስተቀር ይላል። ወትረውንም አላህ አያጠፋኝምና አያጠቃኝም ብሎ የሚዝናና ለዛው ለጥፋቱ የታጨ መሆን አለበት። أولم يهدي للذين يرثون الأرض من بعد أهلها أن لو نشاء أصبناهم بذنوبهم ونطبع على قلوبهم فهم لا يسمعون تلك القرى نقص عليك من أنبائها ولقد جاءتهم رسلهم بالبينات فما كانوا ليؤمنوا بما كذبوا من قبل كذلك يطبع الله على قلوب الكافرين وما وجدنا لأكثرهم من عهد وإن وجدنا أكثرهم لفاسقين أولم يهدي للذين يرثون الأرض من بعد أهلها قد يمثل بذش مريت رأي نواري يغونت وترين وشك اللفو بوهالا عندنا بترين النت مريت يمي ركبنا يمي ورسو يغونت وغن وش لمن قدعوا أي قلت الله شومنا أي ردهم ملا اللون شاو إنيا بنفلق نرو أصبناهم بذنوبهم بوانجلا شو صابيا النسنم بكتات يمن ندر سبات شوم وغنون لمن لردوا أي شلوم ማለት ሰው ምሊ ከታሪክ መማር አለበት ነው የሚለው ቀደም ሲል የነበሩ ሰዎች አጥፍተውና አጥፍተው አላህ አጠፋቸው ከሆነ በተረኝነት ደግሞ በእነሱ ግር የተተኩት የከተማ ነዋሪዎች በእነሱ የደረሰ በእኛም ሊደርስብን ይችላል ብለው ሊረዱ ለምን አልቻሉም ነው የሚለው ወነጥበው አላ ቁሉቢን فهم لا يسمعون እና ይሄን ሁሉ ማስተንቀቂያና የታሪክ ጥቅስ እየነገርናቸውና እየመከርናቸው እንቢ በማለታቸው ሰበብ በልቦናቸው ላይ እኛ አሸግንባቸው ስለዚህ ማንም ነጋሪ እና መካሪ ቢነግራቸው የሚሰሙ አልሆኑም ማለት ነው። ሰው እንግዲህ መጀመሪያ ሲነገረውና ሲመከረው የማይሰማ የሆነ እንደሆነ አላህ ይቆጣና ከዛ በኋላ ልቡን ይሰውራዋል። የፈለገው ማስጠንቀቂያ ቢደረደርለት ከዚያ በኋላ ጆሮ ዳባል በስማለት የውል የድምድሩን ጉዞ ይቀጥልበታል። አሁንም ታዳ ባለፉት ታሪኮች ባለመጠቀምና ባለመረዳታቸው እነዚህ ደግሞ ለራሳቸው ተራ እንዲደርሳቸው እየተዘጋጁ ነው እየተደናቆሩ ማለት ነው። ትልከል ቁራ እነዚያ ቀደም ሲል ያለፉ የተለያዩ የከተማ ኗሪዎች ነቁሱ አለይ ከሚናን ባኢሃ ከታሪኮቻቸው ይሄው እናቀርብልሃለን። የተለያዩ ነብያቶች ተላኩባቸው የነበሩ የክፍለ ዘመናት ህዝቦችና የከተማ ኗሪዎች ከጥፋታቸው በኋላ ምን እንደተከተላቸው ታሪካቸውን በየሱራውና በየአያቱ እየተደጋገመ ይነገራልና ይቀርባል ማለት ነው። ወለቀድ ጃአቱም ሩሱሉሁም ቢልበይና ሁላቸውም በየተራቸው መልእክተኞቻቸው ተጨባጭ የሆኑ ማስረጃና ሙዕጂዛዎችን ይያዙ መተውላቸው ነበር ነብይ መሆናቸው ለማረጋገጥ። ከማካኑ ሊኡሚኑ ቢማ ተደቡ ሚን ቀብሉ ሙዕጂዛው ከመምጣቱ በፊት ያስተባብሉት በነበረው ነገር ከሙዕጂዛውም ክስተት በኋላ ሊያምኑ አልቻሉም። መጀመሪያ ነብዮች ይመጡና እኛ ያአላህ መልእክተኞች ነን በማለት ራሳቸውን ያስተዋውቃሉ። የዛ ጊዜ አወኩሽናኩሽ በማለት የገሌ ልጅ አይደለም እንዴ አላህ ካንተ የተሻለ ሰው አጣና ነው እንዴ ይያሉ ይሳለቁባቸዋል ማለት ነው። እረኔ እኮ ስለምላችሁ ጉዳይ ማስረጃ አለኝ ሙዕጂዛ አለኝ ይላል። ምንድነው እሱ ሲላቸው እንደዚህ አይነት ሙዕጂዛ አለኝ ብሎ ያታያቸዋል። ሰው በተፈጥሮ አቅሙ ሊሰራው የማይችል ነገር ማለት ነው። ያንንም ሙዕጂዛ በሚያውም ጊዜ እንደገና አሃ እንግዲያውስ የሙዕጂዛ ካለ ወነትም ልቆሃል ብለው ማመንና መመለስ ነበር የሚጠበቅባቸው። ቀድም በባዶ ቃል ሲያስተዋውቅ እንደካዱት ሁሉ ሙዕጂዛውንም ካዩና ካወቁ በኋላ እንዱ በፍረት ቀድም እንግዲህ ክደነዋል አሁን እንደገና ፈርተው አመኑ ልንባል ነው ይሉና ሙዕጂዛውንም ይያዩ በዛው በድርቅና መልሰው ክህደቱንና አስተባበሉን ይቀጥሉበታል ማለት ነው። كذلك يطبع الله على قلوب الكافرين كادي بهون ልቦናዎች ላይ አላህ Subhanahu Wa Ta'ala እንደዚህ ነው የሚያሽግባቸው። መጀመሪያ የካዱትን ነገር ኋላ ሙዕጂዛ መጥቶ በሚያረጋግጠው ጊዜ መመለሱ አቀበት ይመስላቸዋል ትቢት ይወጥራቸውና ማለት ነው። ትናንትና ከደነው ነበር አሁን ግን ይሄን ተአምር መሳይ ነገር ስላሳያቸው ፈርተው አመኑ ልንባል ነው እንደዚህ ከምንባል እስከመጨረሻው ከደን ይለይልን ይሉና በድርቅና ይገፉበት አለባቸው ስለታሸገ ነው የሚለው። ስለዚህ እንግዲህ የሰው ልጆች መጀመሪያ አንድ ነገር ሲመጣ አስተውለውና አስተንት ነው ነው መልስ መስጠት ያለባቸው እንጂ ሩጦ መካድና ማስተባበል አግባብ አይደለም። ምክንያቱም የመጀመሪያው ከሄደት አላህ ጋራ ያጋጭና ለሁለተኛው ዙር ከሄደት ይዳርጋል። ያ ከመጣ ደግሞ መመለሻና መዳኛ ወደለበት ጥፋት ያገባል ማለት ነው። ወማ ወጀድና ሊአክሰሪሂም ሚን አህዲን እና አብዛኛዎቹን የከተማ ነዋሪዎች የሚጠበቅ የሆነ ቃል ኪዳን አላገኘንላቸውም። ወይን ወጀድና እንዳውም እኛ አግኝተናል ከነሱ አክተረውም ብዙዎቻቸውን ለፋሲቄን ከአላህ ፍቃድ የራቁና ያፈነገጡ ሆነው ይላል። ማለትም እንደነው እንግዲህ ማንኛውም ሰው አላህ ስብሐናሁ ወተዓላ ገና በአካል ከመፍጠሩ በፊት ነብዩላህ አደምን ፈጥሮ አንድ ጊዜ የበሌላው ስራ እንደሚጠቀሰው ከጀርባቸው ሰቃማ ቀን የሚመጡትን ትውልዶቻቸውን ጀርባቸውን በመንካት አላህ በቁድራው ጭስ መስሎ እንደጉም ከሰውነታቸው እንዲወጣ አደረገ ይባላል። ያ ጭት መስሎ ጎኖ የወጣውን ዝርያቸው እንዲባየር ላይ እየተንሳፈፈ ያለ አናገረው አለቱ ቢረብኩም ከማለት ጥያቄ አቀረበ እኔ እናንተ የውላችሁም ካሊክ ጌታ አይደለሁም ምን ሲላቸው ሁሉም ባንድ ድምጽ በላ ልክ ነው አንተ ጌታችን በማለት መልስ ሰጠው ነበር እንደገና አላህ Subhanahu Wa Ta'ala ይሄን መልስ ከሰጠ በኋላ ወደ አባታቸው ጀርባ መልሰው በአየር መልክ ተመተው እንዲገቡ ካደረገ በኋላ ተራቸውን ተጠብቀው በየዘመኑና በየሀገሩ በአካል እንዲፈጠሩና እንዲወለዱ አደረጋቸው ያንን እንግዲህ ቃል ኪዳን ረስተዋል አሁን ሲመጡ ማለት ነው ነብዮች እየመጡ እንዲህ አይነት ቃል ኪዳን እንኳሳልፋቸዋል ካልካችሁን ወቁና ፈሩ ሲሏቸው ያለም እንዲህ አይነት ነገር አናውቅም በማለት ሲክዱና ሲያምጹ ነው የተገኙት እንጂ አብዛኛዎቹ ያን ቃል ኪዳናቸውን የሚያስታውሱና የሚያከብሩ ሆነው አልተገኙም ይላል ወይም በሌላው በኩል ደግሞ ወማወጀልና ሊአክሰሪ ምን አዲን ማለት ማንኛውም ሰው አቅል የሚባል ምስጢራዊ መሳሪያ አላህ ሰጥቷል መጥፎውንና መልካሙን አገናዝቦና አመዛዝኖ ለመወሰን እንዲችል ዘንድ ማለት ነው ይህንን የተሰጡትን አቅላቸውን በትክክል ቢጠቀሙበት ኑሮ የፈጠራቸውን ጌታ ማንንም ስለሱ ባይነግራቸውና ባያስተምራቸው በቀላሉ መኖሩንና ኃያልነቱን ሊረሱና ሊዘነጉ አይገባቸውም ነበር ግን እነሱ ይህንን አቅላቸውን ባለመጠቀም ብዙዎቹ ቃል ኪዳናቸውን ሲያጓድሉ ሲያምጹ ተገኙ ነው የሚለው ثم بعثنا من بعدهم موسى بآياتنا إلى فرعون وملئه فظلموا بها فانظر كيف كان عاقبة المفسدين وقال موسى يا فرعون إني رسول من رب العالمين حقيق على أن لا أقول على الله إلا الحق قد جئتكم ببينة من ربكم فأرسل معي بني إسرائيل قال إن كنت جئت بآية فأت بها إن كنت من الصادقين فألقى عصاه فإذا هي ثعبان مبين ونزع يده فإذا هي بيضاء للناظرين ثم بعثنا من بعدهم موسى بآياتنا إلى فرعون وملئه إن بزو نبيات وشنجري لي يتراجع وكان لفقه على عندنا نبي الله موسى عليه السلام معجزة وشاكنا عزيزا ودى فرعون إنا أبروت ودى نبروت بعد السلطانات لكنه إلى እንግዲህ ከነብዩ ከበኒ እስራኤል ነብያቶች በጣም ታዋቂውና ዝነኛ የነበሩት ሙሳ ስለሆኑ ያለፉትን እንግዲህ በዝርዝር ሳይናገር ከብዙ ነብያት እልፈት በኋላ ሙሳ ደግሞ በተራው መጣ ነው የሚለው ነብዩላህ ሙሳ ወደ ማነው የተላኩት ፊራኦን ወደሚባለው አምባገነን በግብጽ ሀገር ይገኙ ወደ ነበረው እና በዙሪያው ደግሞ አሰፍተው ይገኙ ወደ ነበሩት ከበርቴዎችና መኳንንቶች ተላከ ይላል ፈዘለሙ ቢሃ ነብዩላህ ሙሳ ይዘዋቸው የመጡትን ሙዕጂዛዎችና ማረጋገጫ መረጃዎች እነዚህ ግራውንና ወገኖቹ ካዱና አስተባበሉ ልባቸው ይያወቀ ያአላህ ነብይ መሆናቸውን ምን ያረጋናል በማለት በቁራትና በትቢት እነሱም የሙሳን ሙዕጂዛ እንደቀላል ካዱ ማለት ነው ፈጀሃዱ አንደ ማለት ነው ፈንዱር ከይፈ ካና አቂበቱል ሙፍቲዲን እነዚያ አጥቶች የነበሩ ህዝቦች የመጨረሻ ፍጻሜያቸው እንዴት እንደነበረ ልብ ብለህ ተመልከት በአይን ህሊና ይላል እና እንግዲህ እነዚህ ሰዎች ነቢዩላህ ሙሳን ሲክዱ ምን እንደሚከተላቸው በሚገባ አላሰቡበትም ነበረ ማለት ነው በመካዳቸው ታቢያ አላህ ስብሓነሁ ወተዓላ በጣም ከባድ የሆነ ቅጣት እንዴት እንዳሰፈረባቸው የታሪክን ማህደር ዘወር ብለህ በማስተዋል ተመልከተውና ተረዳ ትናንትና እነ ሙሳን የካደ ሰው እንግዲህ የዛ አይነት አደጋ የደረሰበት ከሆነ ዛሬ ደግሞ ነብዩ መሐመድን የካደ ከዛ ያልተለየ እድል እንደሚያጋጥመው ያስረዳልና እስቲ ልብ ብላቸው ለነዛን ሰዎች ፍጻሜ ይላል ወቃለ ሙሳ ነብዩላህ ሙሳ ከአላህ ተልከው በመጡበት ጊዜ እንዲህ አሉ ያ ፊርዓውን አንተ ፊርዓውን ሆይ አሉ እኔ ረሱሉን ምን ረብል ዓለሚን እኔ ከዓለማት ጌታ ወደ አንተና ወደ ተከታዮች ተልኬ የመጣሁኝ መልእክተኛ ነኝ በማለት ራሳቸውን አስተዋወቁ ማለት ነው እንግዲህ የአላህ ነቢያቶች አንድ ጊዜ አላህ ከሰየማቸው ማንንም ምንንም አይፈሩም በመሆኑም ፊርዓውንን እንደ አንድ ተራ ጓደኛ አድርገው በግል ስሙ በመጥራት ክብርና ማዕረግ እንኳ ሳይሰጡት ያ ፊርዓውን አሉት እንግዲህ የሚጠበቅባቸው የእሳቸው እስከ 30 ዓመት እድሜያቸው ድረስ እንደ አባት ነው አንከባክቦ ያሳደጋቸው እንደመሆኑ አባዬ ወይም ቢያንስ እንኳ አባባ ማለት ነበረባቸው ይሄን አይነት አክብሮት አልሰጡትም ምክንያቱም ያአላህ እንግዲህ ጥላት ከሃዲ መሆኑን ስለሚያውቁ እሳቸው ያአላህ መልእክተኛ ናቸውና ሙእሚን ለካፊር ማጎብደድና ማክብሮት መቸር የለለበት መሆኑን ለማሳየት ማለት ነው። እዚህ ላይ እንግዲህ የሚያስገነዝበን ነገር ቢኖር አንድ ሙእሚን የሆነ ሰው ለአላህ ጥላት አክብሮት መስጠቱ ራሱ አግባብ አለመሆኑን ነው። እና በአገራችን የወትሮ ገዦችና በዝባዦች አምባገነኖችን በሚያነሱበት ጊዜ ሙእሚኖች እንኳ ሳይቀሩ አጼ ገሌ እንደዚህ አድርገው እንደዚህ ብለው ጃንሆች እንደዚህ ሰርተው እያሉ በማቀማጠልና በማመኳሸት ነው እስካሁን ድረስ ሲናገሩ የምንሰማቸው ማለት ነው። ይሄ መሆን የለበትም። እና አጥንታቸውን ከስክሶ ደማቸውን አፍሶ ለዘመናት ረግጦና አዋርዶ የገዛቸውን ጥላታቸውን እገሌ እንዲህ ብሎ ማለት እንኳ መናገር እየከበዳቸው ለህሌናቸው ያሳደረባቸው የበታችነት ስሜት እስከ መጨረሻ ተከትሏቸዋል ማለት ነው። ይሄ ምንድን ነው የሚያስከትለው? ለትውልድ ራሱ ጥላትን የማክበር እንግዲህ ማስተማር መልእክት ያስተላልፋል። ከዚህ መቆጠብ ይገባዋል ሙእሚን የሆነ ሰው ማለት ነው። ሲሆን በህይወቱ እያለም ቢሆን ጥላቱ እስከሆነ ድረስ መፋለም እና መብቱን ማስከበር፣ ቢያንስ ደግሞ ከህልፈቱ በኋላ እሱን እያመኳሹና እያወደሱ ለልጆች የጥላትን የበላይነት ማንጸባረቅና ማስተማር እንደሌለባቸው ያስገነዝበናል ማለት ነው። እና ነቢዩላህ ሙሳ አለይሂ ሰላም ያ ፊርዓውን ነው ያሉ። ፊርዓውን ወይ እኒ ረሱሉ ምን ረቢ ልዓለሚን፣ እኔ ከዓለማት ጌታ የተላኩኝ ነኝና ይህንን አውቀ ተባበር አሉት ማለት ነው። ሐቂቁን አላ አላ አቁለ አላ ላህ ኢላ ልሐቅ፣ ደግሞ በአላህ ላይ እውነትን እንጂ ላልናገር ደግሞ ይገባኛል። አላህ ልኮኝ ስመጣ እንዲሁ ዝም ብዬ የራሴን ስሜትና ፍላጎት አይደለም የምናገረው፣ በላከኝ ጌታ ፍቃድ ላይ ተመስርቼ እሱ የነገረኝን ብቻ እንጂ በአላህ ስም እውነት ያልሆነን ነገር እንደማልናገር አረጋግጣለሁ ማለታቸው ነው። ፈርጅቱኩም ቢበይነት ምን ረቢኩም፣ እና ከጌታችሁ እኔ የተመረጥኩና የተላኩኝ ለመሆኔ ተጨባጭ በሆነ ማስረጃ ከጌታ መጥቼላችኋለሁ፣ ያው ሙዕጅዛ ተሰኛል ማለታቸው ነው። ፈአርሲል መዕየ በኒ እስራኤል፣ በመሆኑም ከኔ ጋራ የእስራኤልን ዘሮች ላካቸው። እንግዲህ በነቢዩላህ ዩሱፍ ከፈለስጢን አካባቢ ፈልሰው የሄዱት የእስራኤል ዘሮች ለብዙ ዘመናት እዛው ቆይተው ነበረ። ከመቶ ያነሱ ሆነው ገብተው ኋላ ግን ከ600,000 በላይ ሆኖ ነበረ ይባላል በዛ ወቅት። አሁን እነዚህ ሰዎች በአንድ ወቅት ለአጋጣሚ ተሀገራቸው ፈልሰው መጥተው እዚህ በእናንተ ጭቆና ስር ወድቀዋል። ወይም እንደ ዜጋ መብት ሰጥታችሁ እንደ ሌሎቹ ነዋሪዎች እንዲሆኑ አላስቻላችሁም፣ ወይም ደግሞ ወደ ፈለጉበት ሀገር እንዲሄዱ አልፈቀዳችሁም። እና ዛሬ እንግዲህ እነዚህን ሰዎች አስረክበኝና ወደ አባቶቻቸው ሀገር ልውሰዳቸው በማለት ጥያቄ አቀረቡ ማለት ነው። እንግዲህ ጥያቄያቸው ሁለት እንደነበረ ነው። አንደኛ የአላህ መልእክተኛ ነኝ በማለት ራሳቸውን አስተዋውቀዋል። ያው ተውሂድን ሊያስተምሩ ነው እንደ ሌሎቹ ነብዮች ማለት ነው። ሁለተኛ ፖለቲካዊ ጥያቄ ነበረ። ወገኖቻቸው ለዘመናት እዚህ ሲረገጡና ሲጨቆኑ ቆይተው ስለነበረ እነዚህን ጭቁኖች አስረክበኝና ወደ ሀገራቸው ወስጄ እነሱንም እንደ ሌላ ዜጋ በክብራቸው እንዲቀመጡ ላደርጋቸው ብለው ጠየቁት ማለት ነው። ቃል ኢንኩንተ ጅእተ ቢአየቲን፣ እና ፊርዓውን እንግዲህ ምን አላቸው? አሁን እንደምትለው ነቢይ ለመሆነ የምታረጋግጥበት ማስረጃ ይዘህ ከመጣ መተ ከሆነ ማለት ነው፣ ፈቲ ቢሃ፣ ያንን አለኝ የሚለውን ማስረጃህን ወይም ሙዕጅዛህን እስቲ አቅርበው፣ ኢንኩንተ ሚነ ሷዲቂን፣ ከእውነተኞቹ ከሆንክ አምጣውና ይታይልህ አላቸው ማለት ነው። ውሸት መስሎን ይህ ጊዜ ፋልቃ አሳ፣ ዘንጋቸውን ፊት ላይ ጣሉ። ፈኢዛ ቱዕባን ሙቢን፣ ወዳውኑ ከእንጨትነት በቅጽበታዊ ፍጥነት ተለወጠችና ግልጽ የሆነች እባብ ሆነች ማለት ነው። ከእባብም ያውም ትልቁ ቱዕባን ማለት ዘንዶ ማለት ነው። ዘንዶ እባብ ሆነችና አፏን ከፍታ እየተቅነዘነዘች ወደ እሱ አመራች ማለት ነው። ወነዛ የደሁ እንደገና ደግሞ በተጨማሪ እጃቸውን ወደ ጉብታቸው ገባ አድርገው ሲያወጡት ፈኢዳዬ በይቧኡ ሊናዚሪን፣ እጃቸው ለተመልካች በጣም አንጸባራቂ የሆነች ነጭ ብርሃኑን አሳየ እንደ ፀሐይ። እንዲያውም የአካባቢውን የፀሐይ ብርሃን አድክሞ አካባቢውን በብርሃን አደመቀው ይባላል። እነዚህን ሁለት አስገራሚ የሆኑ ተአምሮች አሳዩት። ይህ ጊዜ ፊርዓውን በጣም መልቲ ነበረና ወዳውኑ በቅጽበታዊ ፍጥነት ህዝቡ እንዳያምንና እንዳይከዳው ትርጉም ሊሰጠው ነው ማለት ነው። ይሄ ያሳየውን ነገር እርግጥ አይተናል፣ ግን ብናይም እሱ እንደሚለው አላህ ልኮት ሙዕጅዛ ሰጥቶት ሳይሆን ሲህር ነው ብሎ ሌላ ስም ሊሰጥባቸው ነው ማለት ነው። قال الملأ من قوم فرعون إن هذا لساحر عليم يريد أن يخرجكم من أرضكم فماذا تأمرون قالوا أرجه وأخاه أرسل في المدائن حاشرين يأتوك بكل ساحر عليم وجاء السحرة فرعون قالوا إن لنا لأجرا إن كنا نحن الغالبين قال نعم وإنكم لمن المقربين قالوا يا موسى إما أن تلقي وإما أن نكون نحن الملقين قال ألقوا فلما ألقوا سحروا أعين الناس واسترهبوهم وجاءوا بسحر عظيم قال الملأ من قوم فرعون كفرعون وجنوتش يهونو تبال سلطانات النات على اللاك صوت بيهوش اندهالو إن هذا لساهر عليم يه موسى ساهر موارتن يانو بزي بموارت ميا بتامي يتكاننا يتراكك يهونا ሙአርተኛ ያነው የሚል ስም ሰጣቸው ፍራቱ ጀምሮ ማለት ነው ፍራውንም ማለ ሌሎችን በዝራው የነበሩት ባለስልጣናቶች የማተውዬ እንደሚለው ነብይ ሆኖ መጅዛ ተፈተ ሳይሆን አሁን ያታየን ነገር በሲህር መልክ ነው የአትማክ ተምሮ ስለመጣ ከጎረቤት ሀገር ያው ወደ መዲየን ለ10 አመታት ያህል ነብዩ ሹአይብ ጋር ቆይተው ነበርና የመጡት ጎረቤት ሀገር ሄዶ የሲህርን አጥምቶ በረከቀ መንገድ መጅዛ አስመስሮ እኛን ለማወናበድ የተነሳ ሙአርተኛ እንጂ እሱ እንደሚለው ነብይ አይደለም አሏቸው ማለት ነው ይሪዱ አንኹርጃኩም ሚን አርቲኩም በዚህ በሲህር ሙከራው እናንተን የዚች ሀገርን ባለስልጣናት ከሀገራችሁ ሊያፈናቅላችሁ ያስባል በማለት እስበርታቸው እንግዲህ ያላቸውን ስጋት ገለጹ ማለት ነው ከማዳ ተምሩን የዚህ ጊዜ ፍራውን ታዲያ እንዲህ አይነት ጥላት በሚመጣብን ጊዜ ምን አይነት እርምጃ ነው መውሰድ ያለብኝ እስቲ ሐሳብ ስጡኝ አለ ተደናግጦ ማለት ነው እና በዚህ አጋጣሚ እንግዲህ ጌታ ነኝ የሚል ስሜት ወጥሮት የነበረው ሰውዬ ደነገጠና ሳያስበው ሰው በድንጋጤ ጊዜ ነው እንግዲህ ልቡን የሚያወጣው አንድ ቀን ሰውን አማክሮ አያቅም ነበር ይባላል ያው እንዳንባገነንነቱ እሱ የመሰለውን ነገር ማዘዝ እንጂ ከሌሎች ሰዎች ሐሳብ መቀበል የሚባል አያቅም ነበር አሁን ግን ድንገት ድንጋጤ ስለተሰማው ሳያስበው ስለዚህ ጉዳይ ታዲያ ምን ማድረግ አለብኝ ትላላችሁ እስቲ የሚመስላችሁንና የሚታያችሁን እዘዙኝ በማለት ታጋጣሚ ለባለ ስልጣናት መብት ሰጣቸው ያማካሪነት እንኳን መብታቸው ተረጋግጠ ማለት ነው የግዘነሱም የተገኘውን አጋጣሚ ተጠቅመው ወዳውኑ ሐሳብ ይሰጡ ነው ቃሉ አርጂ አሉ እንግዲህ ከኛ ሐሳብ የምትቀበልማ ከሆንክ ይህን ሰውዬ አቆየው ዋካሁ ወንድሙን ሐሩንንም ጭምር አክር ማለት ነው አርጂ ማለት እና እነዚህ ሰዎች አሁን እርግጥ ሳህሮች ናቸው ለማወናበድና በሲህርኛን አፈናቅለው በሀገራችን ላይ ሌላ ስራት አልበኝነት ሊያነግሱ የመጡ ናቸው ቢሆኑም እርሱንና ወንድሙን ቶሎ ቸኩሎ እርምጃ መውሰድና ማጥፋት ጥሩ አይመስለንምና የተወሰነ ጊዜ ስጣቸው ወአርሲል ፊልመዳኢኒ ሐሽሪን እና በግዛት ውስጥ ባሉት ከተማዎች ሰብሳቢዎች ላክ ካድሬዎችን አስተማራና በየከተማው ያሉትን የሲህር ሙአርተኞች እንዳመጡልህ ላክና እስከዛ ድረስ ግን ጊዜ ስጣቸው ለነዚህ አሉ ያቱክ ቢኩል ሳህርን አለም አሁን ባልነ መሰረት መለክተኞችን በየክፍለ ሀገሩ ከተማ ያስተማራ እንደሆነ ሳህር የተባለን ሁሉ በዚህ በሲህር ሙያ የታወቁና የተካኑትን ሁሉ ያመጡልሃል የዛ ጊዜ እነዚህ ሁለት ሳህሮች ናቸው አንተ ግን በብዙ መቶ የሚቆጠሩ ሳህሮች ልታሰለፍ ትችላለህና በመጡበት መንገድ ያው ሳህርን በሳህር መመለስ ይቻላል አንተ ግን ዝም ብለህ የጉልበትና የኃይል እርምጃ ከወሰድክ ህዝቡን ጥርጣሬ ውስጥ ያስገባና ፖለቲካ ይበላሻል ማለታቸው ነው ለሱ አስበው ነው የሚመክሩት ዳሩ ግን የተሰጠው ሐሳብ ለነሙሳ ተቃሚ ሆነ ማለት ነው በአጋጣሚ እንግዲህ አንድ ሐሳብ በሚሰጥበት ጊዜ ለጥላት ወይም ለወዳጅ የሚጠቅም ነው የሚሆነው በአንድ መልኩ እንግዲህ ለሱ አስበው የነገሩት ነገር ለነሙሳ ግን እጅ ሰጣቸው ቶሎ ባጭሩ እንዳይቀጫቸው ማለት ነው እና አሁን አንተ የኃይል እርምጃ ይወሰድክ እንደሆነ ፍራውንም ሰው ይፈራል ማለት ነው እነዚህን ሰው ይፈርቷቸው ቶሎ ታደሩ ያጠቁኛል ብሎ ገደላቸው እኮ የተባለ እንደሆነ የሰውዬ ይፈራል ማለት ነው የሚል ስሜት በህዝብ ላይ ያሳድርና ሌላ ተቃዋሚ ሊነሳ ይችላል በተራው ስለዚህ እነሱን ዝግ ብለ በንቀታ ይያያቸው ትርጉም ሳሰጣቸው ብቻ ባለሙያዎችን ታሰባስብና አንተ እንደውም እነሱ ጋር ያወረደው ወርደ መከራከርም የለብህም እነዛን መሰሎቻቸውን አምጥተህ እነሱ ጋር በቴር ተወዳድረው ያቸንፋቸዋል እንዲህ አይነት አወናባጆች መጥተው ነበር ባለሙያዎች አሳፍረው መለሷቸው ይባልና ፖለቲካውም ተጠብቆ ጥላቶችን ይወርቁልሃል የሚል ሐሳብ ሰጡት ማለት ነው። እና በዛ መሰረት እሱም ተስማማና ወዳውኑ እነዛን ሳህሮች